والسلام على أشرف الأنبياء نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. سمع الله يا جماعة، سمع الله، سمع الله، سمع لي، سمع لي يا جماعة، سمع ملك السطوي. مرحبا مرحبا مرحبا، خيرا. እሺ ያው እንግዲህ ሰሞኑን ለተከታታይ ቀናት መገናኘት አልቻልንም ነበር። ትንሽ ያው እንዲህ መደካከም ነገርም ስለነበረ አልተመቸንም። አልሐምዱሊላህ በተውፊቅ ሚን አላህ ዛሬ ተገናኝተናል። ዛሬ ኢንሻአላህ የምናየው ሱረቱ ሐቃ ይሆናል። ሱረቱ ሐቃ ሰፋ ያለ ነው ኢንሻአላህ። መጀመሪያውና መጨረሻው አካባቢ ላይ ትንሽ ያዝ ያደርገናል እንጂ መሐከሉ ኢንሻአላህ ይሄዳል። ሱረቱ ሐቃ መክየቱን ወአያቱሃ 52 አያ። ሱረቱ ሐቃ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳት ምዕራፎች መሐከል አንዱ ያለች ሰለላሁ ዐለይሂ ወሰለም ملاك بفيت ينبرو نبياتن يستبابلو اند عادنا ثمود يالو قتلوا دمو اند فرعون با نوح عليه السلام غزي يستبابلو سوجي بمن اند طفو كذا بحالا طرمبا تنفتو سماات مدر اندزيو انديت اندمنكوتاكوتو كذا بحالا دغمو ሰዎች ኪታባቸውን በቀኝ እጃቸው የሚቀበሉና ኪታባቸውን በግራ እጃቸው የሚቀበሉ ሰዎች እንዴት እንደሚናገሩ ይሄንን ተነግረናለች። ቀጥሎ ደግሞ ስለ ቁርአን ማለት ነው ከአላህ Subhanahu Wa Ta'ala ዘንድ የተወረደ መሆኑን የነብዩ ሰለላሁ ዐለይሂ ወሰለም ፍብረካ እንዳልሆነ ሌሎች እንደሚከሷቸው ሌሎች በሳቸው ላይ ውሸት እንደሚቀጣጥፉት እንዳልሆነና ከአላህ Subhanahu Wa Ta'ala ወህይ እንደሆነ ተነግረናል። ቢስሚላሂ ራህማኒ ራሂም። አልሐቃ መልሐቃ ወማ አድራከ መልሐቃ ከዘበ ተሙዱ ወዓዱ ቢልቃሪዓ ኢላ አልሐቀቱ እውነተኛይቱ እርግጠኛይቱ ኢላ። ሐቃ ማለት ይሄ ነው። አልሐቃ ማለት እውነተኛይቱ እርግጠኛይቱ ማለት ነው። በቋንቋ ደረጃ መልሐቃ ይላል አላህ። መልሐቃ አልሐቃ ሲባል ምን አሳወቀ፣ ምን ተረዳ፣ ምን ተገነዘብ ይላል። አልሐቃ ይልና መልሐቃ አለ። ወማ አድራከ መልሐቃ። አልሐቃ ሲባል ምን አሳወቀ፣ ምን ተረዳ፣ ምን ተገነዘብክ። كذبت ثمود وعاد بالقارعه الان كذبت استباعج ማለት ነው። كذبت استو ثمود غوسه ነኝ ከመዲና 380 ኪሎ ሜትር ወደ ሰሜን ምዕራብ ሂጅር የሚባል ቦታ ላይ ይኖሩ የነበሩ ሰዎች ናቸውና እነሱ ናቸው። كذبت ثمود وعاد بالقارعه الان እዚህ ቦታ ላይ الحق ابو الله سبحانه وتعالى አልሐቃ ለርግጠኛይቱ መልሐቃ ማነች እሷ አልሐቃ ማለት ወማ አደባል ምን አሳወቀ ሐለ አልሐቃ ሲባል ምን አሳወቀ ለሚለው መልሱ ምንድነው? አልሐቃማ እሷ ቂያማ ነች የፍርዱ እለት ማለት ነው። ከዛን አላህ Subhanahu Wa Ta'ala ለዚህ ምን ብሎ መልስ ሰጠ? ከዘበት ሰሙዱ ሰሙዶች አስተባበሉ ይላል። ወዓዱን አዶችም አስተባበሉ። አዶች ማለት ከኑህ ህዝቦች በኋላ ከመርከቢቱ አላህ Subhanahu Wa Ta'ala በመርከቢቱ ከኑህ ህዝቦች መሐከል ካዲዎችን ሲያጠፋ ከነሱ መሐከል ሙእሚኖችን አትርፏል። አላህ Subhanahu Wa Ta'ala ከነሱ ሲወልዱ ሲዋለዱ የተገኙት ነገዶች ናቸው አዶች ማለት። ከአዶች ሲጠፉ ደግሞ የተረፉት ሰሙዶችን አስገኙ ማለት ነው ሲወልዱ ሲዋለዱና ከዘበት ሰሙዱ ሰሙዶችም አስተባበሉ። ሳሊህ የሚባል ነብይ ተልኮላቸው ነበር ሂጅር ላይ። ወዓዱን አዶችም እንደዚሁ አስተባበሉ ይላል። አዶችም እንደዚሁ አስተባበሉ በምን ቢልቃሪዓ ይላል። ቃሪዓ ማለት ልብን የምታንኳኳ ማለት ነው። ቀርአ ማለት አንኳኳ ነው። የቅረዑ ያንኳኳል፣ ቀርአን ማንኳኳትን። ስለዚህ ቢልቃሪአ አለ ልብን በምታንኳኳው ቅያማ ማለት ነው። ቅያማ ልብን ታንኳኳለች። ቅያማ ልብን በድንጋጤ ታሸብራለች። የሰዎች ሁሉ መጥፎ ስራን የሰሩ ዋጉዳችን የሚሉበት እለት ስለሆነ ነው። አላህ ቃሪአ ይላታል። ታዲያ ከዘበ ሰሙድ ወዓዱን ቢልቃሪአ አለ። ፈአማ ሰሙዱ እንዴት ነው ያስተባበሉት? ካስተባበሉ በኋላ መደምደሚያቸውስ እንዴት ሆነ? ለዚህ አላህ ስብሓነሁ ወተዓላ ሲናገር ፈአማ ሰሙዱ ሰሙዶችማ አለ ፈኡህሊኩ እንዲጠፉ ተደረጉ ይላል። ኡህሊኩ አህለከ አጠፋ ነው። ኡህሊከ ደግሞ ተጠፋ ማለት ነው። ፈኡህሊኩ ተጠፉ፣ እነርሱ እንዲጠፉ ተደረጉ። በምን? ቢጣግያ ይላል። ጣግያ ማለት ድንበር የዘለለች ማለት ነው። ማን ነች እሷ? ያችማ የመላይካ ጩኸት ነበረች። አላህ ሱብሓነሁ ወተዓላ የሰሙድ ህዝቦችን ነሱ ባፈነገጡ ጊዜ ጅብሪልን አለይሂ ሰላም ልኮ ጩህባቸው ሲል አዘዘው። ከዛ በኋላ በተፈጥሮ የሰው ልጅ ሊሰማው የማይችለው እንትን አለ። በኪሎ ሀርዝ ነው የሚለካው የድምጽ ሞገድ ማለት ነው፣ ሳውንድ ዌቭ። ሳውንድ ዌቭን በጣም ሲያንስ የሰው ልጅ የማይሰማው አለ። በጣም ሲበዛ ደግሞ የሰው ልጅ ነርቭን ይበትነዋል ማለት ነው። የሳውንዱ ዌቭ የሳውንዱ ማዕበሉ ማለት ነው፣ የሳውንዱ ሞገድ የሰውነቱ የጭንቅላቱ ነርቭ ይበጥሰዋል፣ ይበትነዋል። እና በሳውንድ ኃይል የጭንቅላት ነርቭ ራፕቸርድ ይሆናል፣ ይቆራረጣል። ነርቭ ተቆረጠ ማለት ደግሞ የሰው ልጅ ምን ይሆናል? መኖር አይችልም ማለት ነው። ሶ የሰው ልጅ ኦዲተሪ ነርቭ በሚባል የነርቭ አይነት ከጆሮ ወደ ጭንቅላቱ መልእክት ይሄዳል። ግን በዚህ በኦዲተሪ ነርቭ የሚያልፈው ዌቭ ወይንም የሳውንድ የድምጽ ሞገድ ከመጠን በላይ ከሆነ የሰው ልጅ ይገለዋል ማለት ነው። ይገለዋል እና ለምሳሌ በረሮ ማጥፊያ ሳውንድ ኢሚት የሚያደርግ ሳውንድ የሚረጭ እንትን አለ። ከበረሮቹ የመስማት አቅም በላይ ይረጭና በረሮቹን ይጥላቸዋል ማለት ነው። ይገላቸዋል እና ሰሙዶችም እንደዚሁ አላህ ስብሓነ ወተዓላ መላኢኮችን ልኮ ጩህባቸው አላቸው። ከዛ እነሱ ባሉበት ቀበሌ ያ ጩኸት በሚሰማበት ጊዜ በጣም ድንበር የዘለለ ጩኸት ነበርና እዛው ባሉበት ክፍርር ብለው ቀሩ ማለት ነው። ይሄ ነው። ወአማ አዱን አዶችሳ በምን ተጠፉ ቢባል ፈኡህሊኩ ተጠፉ ቢሪሕን አለ። ሪሕ ማለት ንፋስ ማለት ነው። ሶርሶሪን አለ። ሶርሶር ማለት ደግሞ ድምጽ ያላት የምትንሻሻ ሽ የምትል እና የምታፏጭ አይነት ሶርሶር ይባላል። የምትንሻሻ ማለት ነው። ቢሪሕን አለ ሶርሶሪን አለ። ይሄ ምንድነው? ቢሪሕን ሶርሶሪን ማለት ኤ አለ ሸዲደት ሱሙም ተብሏል። ሸዲደት ሰሙም ወይንም በርድ ተብሏል። አይ ሰውት ተብሏል። ድምጹ በጣም ኃይለኛ የሆነ ነው። ቀጥሎ አቲያ አለ። አቲያ ማለት ደግሞ አቲ ማለት ድንበር የዘለለ ማለት ነው። ኢትያን ይባላል እና አቲያ ኃይለኛ የሆነች እና የተጠፉት በምንድን ነው? አዶች ምን አሸዱ ሚና ቁወተን ከኃይል በኩል ከኛ የበረታ ማን አለ ይሉ የነበሩ ሰዎች ናቸው። ምን አሸዱ ሚና ቁዋ እና በጣም ረጃጅሞች ትላልቅ ዛፎችን እንደ አረም ይነቅሉ የነበሩ ትላልቅ ቋጥኞችን እንደ ትናንሽ ጠጠር ድንጋዮች መወርወር ይችሉ የነበሩ ሰዎች ናቸው ይባላል። አዶች እንደዛ ግዙፎች የነበሩ ሰዎች በአላህ በመካዳቸው እና በጉልበታቸው በመተማመናቸው አላህ ሱብሓነሁ ወተዓላ ደግሞ የበታችነታቸውን ያነሱ መሆናቸውን ሊያቸው በንፋስ ነው ደግሞ ያጠፋቸው። ንፋስ አውሎ ንፋስ ነበረ። ይህች ንፋስ አላህ ሱብሓነሁ ወተዓላ ምን ይላል በሱረቱል ቀመር እና ምን ይላል አላህ ማ ተዘሩ ሚን ሸይን አተት አለይህ ኢላ ጀዓለትሁ ከረሚም ይላል። እሷ የደረሰችበትን ነገር ሁሉ ስብርብር አድርጋ ምትጥል ቢሆን እንጂ አትተውም ይላል። ሱብሓነላህ። ታዲያ ቢሪሕን አለ ሶርሰሪን ምትንሻሻ አቲያ በጣም አይለኛ በሆነች ኃይለኛ በሆነች ንፋስ ተጠፉ። እንዴት? ሰኸረሃ አለይህም። ሰኸረ ማለት አገራ ማለት ነው። ሰኸረ ላከ ማለት ነው። ሰኸረሃ አለይህም፣ በእነርሱ ላይ አላህ ላካት። ሰብዐ ለያሊን፣ ሰባት ሌሊቶችን ይላል። ወሰማንየተ አያሚን፣ ስምንት ቀኖችን ይላል። ሰብዐ ለያሊን፣ ሰባት ሌሊቶችን። ወሰማንየተ አያሚን፣ ስምንት ቀናትን አላህ ላከባቸው። ሑሱና አለ ሙተታቢዓን ማለት ነው፣ ተከታታይ አድርጎ ከብቸው። ከዚያንስ ፈተረል ቀውማ፣ ሰዎችን ታያለህ አለ። ፈተረል ቀውማ፣ ሰዎችን ታያለህ። ፊሃ፣ በዛች በንፋስ ውስጥ ሆነው ወይንም በዛ በመንደር ውስጥ ሆነው። ሰርአ ይላል የወዳደቁ ማለት ነው። ሰርአ የወዳደቁ ሆነው ታያቸዋለህ። ከአነሁም ወድቀው ስታያቸው እንዲህ ይመስላሉ አለ። ከአነሆም አዕጃዝ፣ አዕጃዝ ማለት ያረጁ ቅጠላቸው ለምለም ያልሆነ ማፍራት የማይችሉ አዕጃዝ፣ እነኚህ ጉቶች ይባላሉ። አዕጃዙ ነኽሊን አለ። ነኽል ማለት ዴት ፓልም፣ የተምር ዛፍ ነው። ኻዊየቲን አለ። ኻዊያ ማለት ደግሞ ውስጣቸው የተቦረቦረ ማለት ነው። እና እስኪ በምንድን ነው አላህ የመሰላቸው? እነኚህ ሰዎች ካሉበት ቦታ አይነል መፈር፣ የት ነው ማምለጫው፣ የት ነው መሸሸጋው ብለው ሲሉ የተላከችው ንፋስ ከየጓዳ ጉርጓዳው እየነቀለች እየመነጠቀች ከዛ በኋላ ወደ ሰማይ ትልካቸዋለች። ሰማይ ላይ ሰባት ሌሊትና ስምንት ቀናትን ሲንሳፈፉ ከከረሙ በኋላ በድንገት ያቺ ንፋስ ቀጥ ትላለች። ከዛ መሬት ላይ ከደረሱ በኋላ ብትን ይላሉ። አንገታቸው ለብቻ ሆድቃቸው፣ ከዛም ርዝመታቸው እንደ ተምር ተመሰለ። እንደገና ደግሞ በምን የተምር ጉቶ ማለት ነው። ኻዊያ ለምን አለ? ሆድቃቸው ከውስጣቸው ስለተዘረገፈ፣ ለዚህ ከነቁመታቸው እዛ ተዘርግፈው። ከዛን አላህ ምን አለ? ሰርዐ አለ የወዳደቁ ሆነው ታገኛቸዋለህ አለ። ሱብሃንአላህ። ማንም አልተረፈም። ጸጥ ረጭ አደረጋቸው አላህ። ፈሀል ተራ ለሁም ሚን ባቂያ አለ። ከዛን አላህ ፈሀል ተራ ለሁም፣ ለነሱ ታይላቸዋለህን? ሚን ባቂያ አለ ቀሪ ማለት ነው። የተረፈ የቀረ ታይል ከነሱ መሀል ከሀዲን ሁሉ አላህ ሱብሓነሁ ወተዓላ በዚያ መልኩ ባዶ አደረገው። በዛ መልኩ በዜሮ አባዛው ጀለ ወዓላ። ከዚህ ቀጥሎ አላህ ሱብሓነሁ ወተዓላ ምን ይላል? ወጃአ ፊርዓውኑ ወመን ቀብለሁ ወልሙእተፊካቱ ቢልኻጢ አለ። ወጃአ ፊርዓውኑ፣ ጃአ ማለት ጃአ ቢ አመጣ ተገበረ ማለት ነው። ወጃአ ፊርዓውኑ ፈርዖን ተገበረ፣ ወመን ቀብለሁ ከሱ በፊት የነበሩ ከሃዲያንም፣ ወልሙእተፊካቱ ምድርም በእነርሱ የተገለበጠችባቸው፣ እነሱ የሰዱም ህዝቦች ናቸው የሉጥ ህዝቦች። ቢልኻጢአ አለ ወንጀልን ሰሩ። ኻጢአ ማለት ወንጀል ነው። አልኻጢአቱ ምንድነው? ምንድነው? ፊዕላቱን ዛቱ ኸጠኢን ማለት ነው። ስህተት የተሞላባቸው ስራዎች ናቸው፣ መዓሲ ናቸው። እና ወንጀልን ሰሩ ይላል። ፈዓሰው አመፁ ረሱለ ረቢሂም የጌታቸውን መልእክተኛ አመፁ። አላህ ወደ እነሱ የላካቸውን መልእክተኞች አመፁ። ፈአኸዘሁም አላህ ያዛቸው፣ አኽዘተን አለ መያዝን፣ ራቢየተን አይ ሸዲደተን ከባድ ጠንካራ የሆነ መያዝን አላህ ያዛቸው። ከዛን አላህ ምን ይላል? ኢና ይላል። ሰዎች ወይ ስሙ እያለ ነው አላህ። ኢና እኛ፣ ለማ ጠገል ማኡ ውሃው ድንበር በዘለለ ጊዜ፣ ጠጋ ማለት ድንበር ዘለለ ነው። ለማ ጠገል ማኡ ውሃው ድንበር በዘለለ ጊዜ፣ የትኛው ውሃ? በኑህ ዘመን የነበረው ውሃ። አላህ ሱብሓነሁ ወተዓላ በሱረቱ ቀመር ላይ ፈፈተሕና አለይህም ማነው ፈፈተሕና አብዋበ ሰማኢ ቢማኢን ሙንሀሚር ወፈጀርና ልአርض ዑዩና ፈልተቀ ልማኡ ይላል። ፈፈተሕና አብዋበ ሰማኢ የሰማይን ደጃፎች ከፋፈትም፣ ቢማኢን ሙንሀሚር በሚገፋተር ውሃ ይላል። ወፈጀርና ልአርض ዑዩና ምድርንም እንደዚሁ በምንጮች አፈለቅናት፣ ፈልተቀ ልማኡ ሁለቱ ውሃዎች ተገናኙ፣ ከሰማይ የሚወርደውና ከስር የሚፈልቀው ማለት ነው። እና ምን ይላል አላህ? ኢና ለማ ጠገል ማኡ፣ እኛ ውሃው ድንበር በዘለለ ጊዜ ሐመልናኩም፣ አሳፈርናችሁ ፊል ጃሪያ ይላል። ጃሪያ ማለት ምትንሻለል ማለት ነው። ታንኳ፣ መርከብ፣ በመርከቢቱ አሳፈርናችሁ። ታዲያ ይሄን ለምንድን ነው የምንነግራችሁ ይላል አላህ? ሊነጅዓለሃ ለኩም፣ ለእናንተ ልናደርጋት ዘንድ ነው። ተዝኪረተን፣ ተዝኪራ ማለት መመከሪያ፣ መገሰጫ። እነኛ ሰዎች አጥፍተው አፈንግጠው በአላህ ክደው ይሄ ነገር ደረሰባቸው፣ እኛም ነግበኔ እንበል፣ የካድን ያፈነገጥን እንደሆነ አላህ እነሱን በቀጣበት መልኩ እኛንም ይቀጣል ስንል ልንመከር ልንገሰጽ ተገቢ ሆነ ማለት ነው። ተዝኪረተን መመከሪያ ልናደርጋት ዘንድ ወተዕያሃ ትሸመድዳት ዘንድ ነውም ይላል። ትሸመድዳት ዘንድም ነው። ኡዙኑን ዋዕያ ይላል። ሸምዳጅ ወይንም ጠባቂ የሆነች ጆሮ ጠብቃት አቆያት ዘንድ እኔ እንዲህ ያለ ነገር ሰምቻለሁ፣ እኔም ተመከርኩ፣ ሌሎቹም ይመከሩ ብሎ ለሚል ሰው መመከሪያና መገሰጫ ትሆን ዘንድ እነግራችኋለን ይላል አላህ። ታዲያ ይህ እንዲህ ሆኖ ሳለ የመጨረሻ ዜና አለ። በመጨረሻው ጊዜ የመጨረሻው ዜና ምንድነው? ይህች ምድር ዛሬ እንዲህ እንዳላማረባት በምድር ውስጥ ያሉ ሙእሚኖች፣ በምድር ውስጥ ያሉ የአላህ ባሮች እነሱ ከምድር በሳሱ ጊዜ አላህ ሱብሓነሁ ወተዓላ ድሮም ምድርን ሰላም የሚያደርጋት ለባሮቹ ሲል ነው። በምድር ላይ እሱ የተመለከ ጊዜ እንደሆነ ነው። ይሄ ባልሆነበት ጊዜ ግን የአላህ ባሮች በምድር ላይ ቁጥራቸው ሲያንስ እነኛ ያሉት አንዲት መልካም መዓዛ ያላትን ንፋስ እያሸተቱ ያሸልባሉ። ከዛ በኋላ በምድር ላይ ሽሪር የሆኑ በጣም ተንኮለኛ እና ከይሲ የሆኑ ሰዎች ይሞላሉ። እነኚህ ሰዎች በመልካም አያዙም፣ ከመጥፎ አይከለክሉም። እንደውም ከነርሱ መካከል የተሻለ የሚባለው ሰዎች እዚህም እዛም ዚና ሲሰሩ እስቲ ምን አለ ትንሽ ፈቅ ብትሉ ይላል እንጂ ዚና ሐራም ነው አይባልም። በጊዜው ሰላት ተረስቶ፣ ዘካ ተረስቶ፣ ጾም ተረስቶ፣ ሀጅ ምናምን ተረስቶ ሰዎች እንደው በመልካም ማዘዝ አቁመው፣ ከመጥፎ መከልከል አቁመው እንደው ከመስመር ውጭ ሆኑና ሰዎች በሙሉ ከዛን በአላህ ክደው አላህ የሚጠላውን ሌት ተቀን ይተገብራሉ፣ ኸምር ይጠጣሉ፣ ዚናን እንደው እንደ ከብት ይዳራሉ ማለት ነው። እንዲህ በሚሆንበት ሰዓት አላህ ሱብሓነሁ ወተዓላ ምድርን ሊያቆያት አይፈልግም። ያን ጊዜ ቂያማ ደርሷልና ኸይረኞች ከዚህ በፊት አልፈዋልና ኸይረኞችም ሸረኞችም አላህ ሱብሓነሁ ወተዓላ ፊት ቀርበው እንዲዳኙ አላህ ሱብሓነሁ ወተዓላ ስለሚፈልግ ያኔ ምድር እንዲያበቃላት ያደርጋል እና በጥሩምባ ይጀምራል የቂያማው እንቅጥቃጤ። ይህንን ነው አላህ ሚነግረን። ፈኢዛ ኑፊኸ ፊሱር ይላል። በጥሩምባውም በሚነፋበት ጊዜ ነፍኸቱ ዋሒደቱን፣ አንዲት ንፊ በምትነፋበት ጊዜ ወሑሚለት ልአርዱ ወልጅባሉ፣ አልአርዱ ምድርና ወልጅባሉ በላዩ ላይ ያሉ ተራሮች ሁሉ ሑሚለ ይላል። ሑሚለ ማለት ከቦታው ተንቀሳቀሰና ወደ ሌላ ቦታ ተዛወረ ማለት ነው። ከዛ ቦታ ይንቀሳቀሱና ፈዱከታ ይሰባበራሉ፣ ደከተ ዋሒደተን አንድ መሰባበርን ይሰባበራሉ፣ አይተርፉም፣ ትቢያ አቧራ ይሆናሉ ይላል። ፈየውመ ኢዚን በዚያን እለት ወቃዕት ልዋቂአ የምትከሰተዋ ተከሳችቱ ትከሰታለች። ማነች እሷ? እሷማ የቂያማ ክስተት ነች እሷ። ወንሸቀት ሰማኡ ሰማይም ትሰነጣጠቃለች። ፈሂያ እሷ የውመ ኢዚን በዚያን እለት በቂያማ እለት ዋህየቱን ደካማ ትሆናለች። ዛሬ ወበነይና ፈውቀኩም ሰብዓን ሽዳዳ ይላል አላህ ሱብሓነሁ ወተዓላ፣ ከበላያችሁም ሰባት ጠንካራ ግንቦችን ገነባን ብሎ ነበረ። ታዲያ ያኔ እነኚህ ጠንካራ የሚባሉ የነበሩ ትላልቅ ግዙፍ የሆኑ ሰማያት ነቢዩ ሰለም አጠት ይሰማ ወሁቀለ ሰውት ሰማይ ተንሳጠጠች፣ ልትንሳጠጥም ይገባታል። የአራት ጣት ማስቀመጫ ቦታ የለም በሱ ቦታ መልአክ የሚሰግድ ቢሆን እንጂ ይላሉ። ታዲያ እንዲህ በመላእክቶች ብዛት የተጨናነቀችው ሰማይ የቂያ ማለት እነኚህን መላእክት የተሸከመችው ሰማይ ሁሉ ሰማይ ባዶ ትሆናለች፣ ደካማ ትሆናለች። እሷ ላይ ያሉ መላእክትስ ወዴት ይሄዳሉ ቢባል ወልመለኩ አላ አርጃኢሃ መላእክቶች በሰማይ ጫፍና ጫፍ ላይ ይሆናሉ፣ ብዙዎቹ ይወርዳሉ፣ በሰማይ ጫፍና ጫፍ ይሆናሉ ይላል። ሰማይ መሀከሏ ሽንቁርቁሯ ስለሚበዛ ማለት ነው። ወያሕሚሉ አርሸ ረቢካ የጌታህንም አርሽ ዙፋን ይሸከማሉ። ወያሕሚሉ አርሸ ረቢካ አለ ፈውቀሁም ከበላያቸው የውመኢዚን በዛን እለት ሰማንያ ስምንት አለ። ስምንት ምን ስምንት ቡድን ነው ወይስ ስምንት መልአክ ነው? ይሄ አልተለየም ብለዋል። ብቻ ስምንት ብሏል። ስምንት ምን የመላይካ ቡድን ነው ወይስ መላይካ ነው? ብቻ እነኚህ የአላህን ስብሓን ወተዓላ አርሽ ይሸከማሉ። በምን መልኩ? አላህ ስብሓን ወተዓላ ብቻ ነው የሚያውቀው ማለት ነው። ታዲያ የውመኢዚን በዚያን እለት ይላል አላህ ቱዕረዱነ እናንተ ትቀረባላችሁ ይላል። አላህ ፊት ትቆማላችሁ፣ ትቀረባላችሁ። ላ ተኽፋ አትደበቅም፣ ሚንኩም ተናንተ ኻፊየቱን እንደው ትደበቃለች የምትባል ስራ እንኳ ትንሽቷ እንኳ አትደበቅም፣ ተለይታ በይፋ ትታወቃለች ይላል። ታዲያ ስራ በይፋ በሚታወቅበት ጊዜና ምንም መደባበቅ በማይኖርበት ጊዜ ሰዎች በሁለት ይከፈላሉ። ከፊሎች ኪታባቸውን በቀኝ እጃቸው ይቀበላሉ፣ ከፊሎች ደግሞ ኪታባቸውን በግራ እጃቸው ይቀበላሉ። ታዲያ በግራና በቀኝ ኪታባቸውን ከሚቀበሉ ሰዎች መሀል ፈአማ መን ኡቲየ ኪታበሁ ኪታቡን የተሰጠ ሰው ብየሚኒሂ በቀኝ እጁ ኪታቡን የተሰጠ ፈየቁሉ ብሎ ይላል ሀኡም ይኸውላችሁ ማለት ነው። በአረብኛ ሀኡም ማለት ይኸውልህ ማለት ነው። ሀኡም ይኸው ይቅረኡ ኪታቢያ ኪታቤን አንብቡልኝ ብሎ ይላል ማለት ጥሩ ውጤት የተመዘገበበት ካርድ ይህና ለአንደኛ ወጥተሃል እንዴት ያምራል ማርክህ የተባለ ተማሪ ያንን ማርኩን ማሳየት ይፈልጋል። ግን ውጤቱ የተበላሸበትና ጉድ የሆነ ተማሪ ደግሞ ሰው እንዲያይበት አይፈልግም፣ ይሸሽጋል ማለት ነው። ይሄ ሰው ልጅ ጠቢያ ነው። እና ኪታቡ ያማረለት ስለሆነ ወንጀሉ ከመሃሉ ተሰርዞ ተሰርዞ በእስትግፋር እና በአላህ ራህማ መልካም ነገር ሁሉ የሞላበት ስለሆነ ያኔ ሰዎች አይተው እሱንም እንዲያደንቁት ይፈልጋል። ያኔና ሀኡም ይኸው ይቅረኡ ኪታቢያ ኪታቤን አንብቡ ይላል። እኒ እኔ እኮ ዘነንቱ እኔ የቂን ብዬ ነበር። ዘን ቢማዕነል የቂን ነው፣ እርግጥ ብዬ ነበር ይላል። በቁርአኑ ዘን የሚለው በየቂን ይመጣል። እርግጥ ብዬ እኮ ነበር እኔ አኒ ሙላቂን እኔ የምገናኝ መሆኔን ሒሳቢያ እንዲህ ያለው ግምገማዬን የምገናኝ መሆኔን እኔ ዱንያ ላይ ሳለሁ ራሱ እርግጠኛ ነበርኩኝ ይላል ይህ ሰው። ፈሁወ እሱ ፊ ዒሸት ራዲያ በተወደደች እና በተቀደሰች ኑሮ ውስጥ ነው የሚሆነው። የቂያ ማለት ፊ ጀነቲን በአትክልት ስፍራ ውስጥ አሊየቲን ከፍ በተደረገች ይላል። አሊያ የሚባለው አሊየቱል መቃም እንደው ደረጃዋ ከፍ የተደረገ እንደገና አሊየቱል መካን እንደገና ቦታዋ ራሱ ከፍ ያለ ነው። ፊ ጀነቲን አሊያ ይላል። ቁጡፉሃ ቁጡፍ ማለት ፍራፍሬዎቿ ማለት ነው። ቁጡፉሃ ፍራፍሬዎቿ ዳንየቱን እጅግ ቅርብ ናቸው። እንዴት ያሉ ቅርብ! ሰውየው በሚቀመጥበት ጊዜ በሚቀመጥበት ልክ፣ ሲጋደምም ዝቅ ሲቆምም እንዳጎነብስ ከፍ ያሉ ናቸው። እንዲህ አድርጎ አላህ ሱብሓነሁ ወተዓላ ለሰውየው ቁጡፉሃ ዳንያ ይላል። ፍራፍሬዎቿ ቅርብ ናቸው። አንዳንድ ጊዜ ፍሬው ተፈልጎ ላይ ይሰቀልና በምን አድርጌ ላውርደው እያማረኝ ይቅር ይባላል። ይሄ ግን እያማረኝ ይቅር የሚባል አይደለም። ንያ ብቻ ታለ ፍራፍሬዎቹ ይቀርባሉ ማለት ነው። ኩሉ ብሉ ይባላሉ። ወሽረቡ ጠጡ። ሀኒአን የምስራች ይባላሉ። ቢማ አስለፍቱም ባሳለፋችሁት ምክንያት ፊል አያሚል ኻሊያ ኻሊያ ማለት ያለፉ ማለት ነው። ጋቢራ ማለት ነው። ማዲያ ማለት ነው። ባለፉት ቀናት እነማን ናቸው ያለፉት ቀናት ሲባል የዱንያ ቀናት ናቸዋ፣ አልፈዋል እነርሱ። ስለዚህ በእነኛ ባለፉት የዱንያ ቀናት እናንተ ተግታችሁ ስለሰራችሁ፣ ሌሎቹ በእድሜያቸው ሲያሾፉና ሲሳለቁ፣ እናንተ ግን ከባድ ነገር ከፊት ለፊት ይገጥመናል ብላችሁ ተግታችሁ ታግሳችሁ በአላህ መንገድ ላይ በመቆማችሁና ሰብር በማድረጋችሁ ሄ ይገባችኋል ይባላሉ። በሌላ ቦታ ላይ ሰላሙን አለይኩም ጢብቱም፣ ሰላሙን አለይኩም ቢማ ሰበርቱም በመታገሳችሁ ለዚህ ታላቅ ቁም ነገር ደረሳችሁና ሰላም በእናንተ ላይ ይስፈን ይሏቸዋል መላእክቶች ተየደጃፉ እየገቡ ይላል። እንዲህ ተሚባሉ ሰዎች አላህ ያድርገን ያ ረብ አልዓለሚን። اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا ممن يؤتى كتابه بيمينه يا ذا الجلال والاكرام وممن ياكل من قطوف الجنه يا ذا الجلال والاكرام وممن يعيش في عيشه راضيه في جنات عاليه يا ذا الجلال والاكرام يا حي يا قيوم برحمتك نستغيث الله تنني سوچ ያድርገን ان شاء الله تنش رفت እናደርግና ደግሞ መልሽ እጄና አወጣለሁ እንጨርሳለን ان شاء الله ማይክ ፍሪ على آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالآية التي نبدأ بها درسنا الآن هي الآية 25 من سورة الحاقة. سمع الله جماعة، سمع الله، سمع الله ملك السطنسكي، سمع الله، سمع الله الله سكي، سمع الله يا جماعة الشي مرحبا جزاكم الله خيرا الشي. ታዲያ ከአረፍት በኋላ ባለው ደርሳችን ከአረፍት በኋላ ማን ነው ከአረፍት በፊት ባለው ደርሳችን ኪታቡን በቀኝ እጁ የሚሰጠው ሰው ምን እንደሚል በምን ሁኔታ ውስጥ እንደሚሆን ነበር ያየ ነው። አሁን ደግሞ ያው ፍርዱ የቂያማ ፍርድ ነው። አላህ Subhanahu Wa Ta'ala በፍጡራን መሃል ይፈርዳል። ቀጥሎ ደግሞ ያው ታዛዥ እንዳለ ሁሉ እንቢተኛም ደግሞ አለና እንቢተኛ ዛሬ አልመከርም ያለ አላምንም ያለ ያላህ Subhanahu Wa Ta'ala ባሮች ያሰቃየ ያላህን ዲን የተዋጋ የሆነ ደግሞ የቂያ ማለት ይከስርና ማለት ነው ኪታቡን በግራጁ ይቀበላል። ምንድነው የዚህ ሰው እጣ ፈንታው ምን እንደሆነ ነው አላህ Subhanahu Wa Ta'ala ይነግራል። ወአማ አለ ወአማ ማን ኡቲየ ኪታበሁ ቢሽማሊህ ያማ ኪታቡን በግራ እጁ የተቀበለ ይላል። እንዴት ያለ ሰው ነው? አንደኛ ከሃዲ፣ ሁለተኛ አፈንጋጭ፣ ያላህን ባሮች ያሰቃየ፣ ያላህን ባሮች ሙእሚኖች ስለሆኑ ብቻ እሱም ግብራበሮቹም አንድ ላይ ተባብረው ያላህን ባሮች ያሰቃዩ ማለት ነው። ስንት ተሰቃይተዋል ያላህ ባሮች። ጌታችን አላህ ነው ማለታቸውን እንጂ ሌላ ምንም መጥፋት አላጠፉም ይላል አላህ በእሳት ለበለቧቸው ሱረቱል ብሩጅ ላይ ተናል ቁቲላ ሳቡል ኹዱድ ይላል። ፈርዖን እና ግብራበሮቹ በፈላ ዘይት ውስጥ ሰዎችን ይጨምሩ የነበሩ ናቸው። ከፊሎች 3 ቀን 4 ቀን አንበሳን ያስርቡና ከዛን ሰው ይሰጧቸዋል። ያንን ሰው ውጭግጭቅ አድርጎ አንበሳው ሲበላው እነሱ ተዳርዳር ቆመው ያሽካካሉ። ከፊሎች ደግሞ ባሪያን ያጋድላሉ። የሚዋደዱ ጓደኛሞች ሰይፍ ይሰጡና በቃ መሞቱ እንጂ ሌላ ምንም የለህም ይባባላል። እዛ ሲገዳደሉ እነሱ ደግሞ እንትን ይላሉ ይስቃሉ። ስንትና ስንት ግፍ ተሰርቷል በምድር ላይ ማለት ነው። እና አልመከር አልገሰጽ አልመለስ ያለ ስንትና ስንት ማን አለብኝ ባይ ጥጋበኛ አለ። ይህን ነው ታዲያ አላህ የቂያ ማለት ይሄ ነው የሚገጥመው የሚለው። ወአማ መን ኡቲየ ኪታበሁ ኪታቡን የተሰጠ ሰውማ ኢላል አላህ ቢሽማሊሂ በግራጁ ኪታቡን የተሰጠ ሰውማ ፈየቁሉ ይላል ያ ለይተኒ ዋለኝኒ ይላል። የጸጸትና የቆጭት ቃል ነው። ያ ለይተኒ ዋለኝኒ ምን አለ ይላል። ይሄ የምኞት መግለጫ ነው። ያ ለይተኒ ለምኡተ ኪታቢያ ይህን የስራ መዝገቤን ባልተሰጠው ምን አለ ባላየሁት ወለም አድሪ ባላውቅ እስምን አለ ማ ሂሳቢያ ሂሳቤ ማለት ነው። ሂሳቢያ ይላል ሂሳቤ ምን እንደሆነ ሂሳቤ ምን እንደሆነ የስራ ድርሻዬ ማን ነው የደሞዝ ድርሻዬ ምን እንደሆነ ሂሳቤ ግምገማዬ ምን እንደሆነ ምን አለበት ባላወቅኩ ይላል። እና ደራ የድሪ ነው። ወለም አድሪ ማ ሂሳቢያ አለ ሂሳቢያ የደሞዜ ግምገማዬን ባላወኩኝ ምን አለ ይላል። የጸጸት ቃለን ያሰማል ማለት ነው። ፈሁዋ ወለም አድሪ ማ ሂሳቢያ ይልና ያ ለይተሃ ይላል። ለይት የሚለው በአረብኛ የምኞት መግለጫ ነው። ያ ለይተሃ ምን አለ እሷ ያች ይላል። ማነች እሷ? ሄል መውት ሞት ነች። ያ ለይተሃ ካነቲል ቃዲያ ምን አለ ያች ሞት ሞት የምትባለዋ ነገር ቃዲያ አለ። ያ ለይተሃ ካነቲል ቃዲያ ምን አለ እሷ የሁለመናዬ ማብቂያ መደምደሚያ በሆነች። ምን አለ ከሞት ባልተነሳው፣ ምን አለ ባልተ፣ ምን አለ አፈር ሆኜ በቀረው ብሎ ይላል ማለት ነው። ያ ለይተሃ ካነቲል ቃዲያ ሀብታም የነበረ አፈንጋጭ፣ ሁሉ ነገር በእጁ የነበረ የአላህ ዲን የተዋጋ የነበረ ሁሉ ነው። ማ አግና አላተረፈኝም አኒ ይላል። ከኔ አላተር ከኔ የገፈተረው ነገር የለም። አላተረፈኝ አላብቃቃኝ ምኔ ማልያ ይላል። ገንዘቤ የነበረኝ ንብረቴ ያ ሁሉ ንብረት ቆጥራ አልነበረም የታል ዛሬ ይላል። ሀለከ አኒ ሱልጣንያ ሱልጣኒ ይላል። ችሎታዬ በሙሉ ሳዝ አሽከሮቼ ታዘዙ ነበረ፣ ሰዎች ቀዳደም ነበረ፣ ተሽቀዳድመው ሰው እንትን የኔን ትእዛዝ ይፈጽሙ ነበረ። ሀለከ አኒ ጋበ አኒ ከኔ ራቀ። የታለ ችሎታዬ? የታለ የኔ የማዘዝ አቅሜ? የታለ ስልጣኔ ይላል። ከዛን አላህ ሁዙሁ ያዙት፣ ፈጉሉሁ እሰሩት፣ ሱመል ጀሒመ ከዛንም ጀሀነምን ሰሉሁ አድኪሉሁ አስገቡት ይላል። ሱመ ከዚህ በኋላ ደግሞ ፊ ሲልሲለቲን በሰንሰለት ይላል ዘርዑሃ እርዝመቷ ሰብዑነ ዚራዓን ሰባ ክንድ በሆነ የብረት ሰንሰለት ፈስልኩህ አስገቡት። ይህን ጊዜ መላእክቶቹ ይህን ጥጋበኛ ሁሉ እየተሽቀዳደሙ በዚህ በብረት ገመድ ጥፍንቅ። ኢነሁ ይላል አላህ ይህ ሰው ካነ ነበር ላ ዩእሚኑ የማያምን ነበር ቢላሂ ልዓዚም በታላቁ በሀያሉ አላህ የማያምን የካደ ነበረ። ወላ የሑዱ ሰዎችንም የማይቀሰቅስ ነበር። አላ ጠዓሚል ምስኪን ምስኪንን በማብላት የማይቀሰቅስ ነበረ። ምስኪንን እናብላ እንርዳ ሲባል እሱ ተሳታፊነት የለውም፣ ሰዎችንም አያነሳሳም ለምስኪን። ከዛን አላህ ምን ይላል? ይሄ ከሃዲ ይህ አፈንጋጭ ፈለይሰ ለሁ ልየውመ ዛሬ ለእርሱ የለውም ሀሁና እዚህ ቦታ ላይ ሐሚሙን ዘመድ የለውም ይላል። ሐሚም ዘመድ ነው፣ የቅርብ ዘመድ። ወላ ጠዓሙን ምግብም የለውም ኢላ ሚን ግስሊን ይላል። ግስሊን ማለት ምንድን ነው? በጣም ዘግናኝ የሆነ ነው። እኽወቲ ወአኸዋት ዛሬ ያ አላህ ምን ነው ፍርድህ ቆየ ያሰኛል። ዱንያ ላይ የሚሰራው ግፍ ማለት ነው። ስብሓናላህ አንድ ክስተት ልንገራችሁ። ሰርቦች የቦስኒያ ሙስሊሞችን በሚያሰቃዩበት ጊዜ የቦስኒያ ሙስሊሞች በቃ ሙስሊሞች ስለሆኑ ብቻ ይታረዱ ነበረ። ሙስሊሞች ስለሆኑ ብቻ ህጻናት እንኳ ሳይቀር ሰርቦቹ ካፊሮቹ አይገረዙም። ሙስሊሞቹ ስለሚገረዙ ህጻናቱን እንኳ ሱሪ እያስወለቁ የተገረዙ ከሆኑ በዛው ይገሏቸው ነበር። ጂኖሳይድ ነው የተፈጸመው። አዑዙ ቢላህ። እና ሰርቦች አንድ ጊዜ ቦስኒያ ውስጥ ይገቡና አንዲት ቦስኒያዊ ሴት ድስት ጥዳለች። ልጆች አሉ፣ አባት ሞቷል፣ በሰርቦች ተገሏል። ከዛ በኋላ ሰርቦች ባርባሪክ አክሽን ይፈጽማሉ። ይሄ ድስት የጣድሽው ስጋ አለው ወይ ይሏታል። የለውም ትላቸዋለች። ከዛን በሳንጃ ትንሽ ልጇን ያርዱትና እዛ ድስት ቀቀሉት። ዋይ ለምን? ሙስሊም ስለሆነች ብቻ ልጇ ሙስሊም ስለሆነ ሀከዛ። እንደዚህ ያለ ግፍ ስንትና ስንት አለ ማለት ነው። በአላህ ባሮች ሱብሃንአላህ። አደ እንደዚህ ያሉ ጥጋበኞችን ነው አላህ ልካቸውን ይሰጣቸዋል። ለማንኛውም ወላ ጠዓሙን ምግብም የላቸውም የለውም እንዲህ ያለ ሰው ኢላ ሚን ግስሊን ይላል። ግስሊን ማለት ከየጀሀነም ሰዎች አካል በእሳት ይጠበስና ይቀቀልና ከነርሱ አካል እየተንጠፈጠፈ የሚወርድ እዥና መግል አለ። ያ በአንድ ጉርጓድ ውስጥ ይጠራቀምና ያ እየተቀዳ ይሰጣቸዋል። ግስሊን ይባላል። ላኢላሃ ኢላላህ። ላ ያእኩሉሁ ይህን አይበላውም ኢለልኻጢኡን ይላል። አፈንጋጮች መንገድ የሰዓቱት እንጂ ይላል። ኢለልኻጢኡን። ከዚህ ቀጥሎ አላህ ስብሓነ ወተዓላ ስለ ቁርአን ይነግረናል። فلا أقسم كباد محلان املا الله الى الله فلا اقسم بما تبصرون ان انت بمتايوت يا عالم كفر وما لا تبصرون بمتايوتم املا الله انه انه ارسل القران لقول رسول كريم يتكبروا ملكتنيا قال نو الى من معناته نو جبريل نو عليه السلام كالله سبحانه وتعالى تقبله للنبي صلى الله عليه وسلم سلادرسه جبريل عليه السلام يالون نجر للنبي صلى الله عليه وسلم سلاقبله نزل به الروح الامين الى تامانيو منفس يزوت ورده الى كالله سبحانه وتعالى زن ود النبي صلى الله عليه وسلم استلالفه كزان نزل به الروح الامين كلام الله يا الله قال معناتنا نا جلس هنا قال نو وما هو بقول شاعر الى الله يا غطامي قال اكو ايدلم قليلا ما تؤمنون تنش انكو اتامنوا منا ولا بقول كاهن يا طنقاي نغغر ما ايدلم قليلا ما تذكرون تنشم اتغسصوا منا وينم ان انت متغسصوت تنشون نو الى تنزيل من رب العالمين على تنزيلون يتوردنو من رب العالمين كعلماتو جيتا كالله زند يتوردنو على ان الله ولو تقول يي ملكتنا محمد عليه السلام ولو تقول بفبرك بيقطعطف معناه تقول معناه ايه قال قولا نغغر انت ناغره على ولو تقول علينا بنيا لي بيقطعطف على الله براسه لي بعض الاقاويل انكون قران ملون አይደለም كقالات تنشون على بعض ما نسب معناتنا يتوسنوتن انكو تنش بيقطعطفنا بالقران لا يقلاقلو بنبره محمد لا اخذنا منه كرسون ميزالن انيزوالن ارسون باليمين على بقوه معناتنا بحيل ببرتات انيزوالن على اخذه باليمين يبالال بعربيه طبعا بحيل چبطو معناتنا اطنكرو يازو አጠንክረን እንዳይላወስ እንይዘው ነበር ኢላላ አላህ ثم كذب على لقطعنا انقرطوا نبر على قطع قرطنا لقطعنا انقرطوا نبر منه الوتين على الوتين ማለት የልب መንጠልጠያ ማለት ነው ልብ ያለበት ቦታ አለ ተንጠልጥሎ ነው ያለው ከዛ ትንሽ ከቦታው ቢላወስ ሁሉ ነገር ይቆማል ይሄ ነው ለምሳሌ ሰዎች የመኪና ግጭት ሲደርስ ልብ ቦታውን ስቶ ሲወጣ ቀጥ ይላል ማለት ነው በኤሌክትሪክ ካረንት ነው የሚሰራው በነርቭ ማለት ነው ያ ነርቭ ራፕቸር ሲያረግ ሲቆረጥ ቀጥ ይላል ልብ መምታቱን ያቆማል ልብ መምታት አቆመ ሰውየው ሞተ ማለት ነው ለቀጣና منه ከሱን ቆርጣለና ልወቲን የልቡ መንጠልጠያን ቆርጥ ነበር አለ محمد وشت بناكر سبحان الله فما منكم ደግሞ ከናንተ ማከል ማንንም አይኖርም من احد عندهم سو انه حاجزين محمد اندي ادرغو بنبره كرسو حاجزين على تكلاكاي تو اندي اتادرغوم يميل غردوش يميهونو اياغنيم نبره علنا الله سبحانه وتعالى قرانون وانه لتذكره للمتقين على وانه النهرسو لتذكره من مكر مغسچا نو للمتقين الله لم يفروا سو تشلا وَإِنَّا نَعْلَمُ لَنَعْلَمُ أَنَّ مِنْكُمْ مُكَذِّبِينَ كَنَّانْتَ كَسَوْ لُجُوشْ مَحَلْ أَسْتَبَعْبَايَوْجِ إِنْدَالُّ نَعْلَمُ إِلَى اللَّهِ وَإِنَّهُ يَهُ قُرْآنَ لَحَسْرَةٌ يَسْأَسَتْ مِنْشِخُونَ عَلَى الْكَافِرِينَ بَكَهَدِيوْجْ لَي وَكِعَامَ أَلَتْ يَسْأَسَتْ مِنْشِخُونَ وَإِنَّهُ لَحَقُّ الْيَقِينِ يَهُ قُرْآنُ كُو لَحَقُّ الْيَقِينِ لَحَقُّ الْيَقِينِ عَلَى حق اليقين معناته ودلو يقين درجه بسوست يكفلال يقين ميبالو نجر بسوست يكفلال اندنيا مندنو اندنياو علم اليقين نو باوقت درجه يقين معناته ارغطنيا بولتنيا درجه عين اليقين يبالال سيتاي معناته ثالثنيا حق اليقين يبالال ايه دمو باكالم چمر ማለት ለምሳሌ እኛ ጀነት እንዳለን እናምናለን ዒልመ ልየቂን ያ ማለት አላህ Subhanahu Wa Ta'ala ጀነት ከሚገቡ ሰዎች አላህ ያድርገንና ገብተን ጀነት ውስጥ ፍራፍሬዎችን ባይናችን ስናይ ዓይነ ልየቂን ይባላል ከዛ በኋላ ደግሞ ከፍራፍሬዎቹ ስንገምት ቤት ውስጥ ገብተን ስንኖር ሐቀል የቂን ይባላል። ታዲያ ይሄ ቁርአን ይላል የቂን የመጨረሻው ነው ይላል ወኢነሁ ለሐቁል የቂን ይላል አለና ፈሰብህ አጥራ ቢስሚ ረቢካ የጌታን ስም አጥራ አልዓዚም የታላቁን ጌታህን ስም አጥራ ይለናል ሱብሃንአላህ ፈሱብሃንአላህ ፈሱብሃንአላህ ፈሱብሃንአላህ ሚን ኩሊ ዓይብ ፈሱብሃንአላህ ሚን ኩሊ አጅዝን ፈሱብሃንአላህ ሱብሃንአላህ እና ይሄን ይመስላል ትንሽ እንግዲህ اخوتي عفوا لي ደካክሞኛል اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه يا ذا الجلال والاكرام يا حي يا قيوم يا حي يا قيوم يا حي يا قيوم برحمتك نستغيث اللهم انصر دينك وكتابك واجعلنا من ناصري دينك يا ذا الجلال والاكرام يا ذا الجلال والاكرام يا حي يا قيوم اللهم يمن كتابنا وارفع درجاتنا وثقل ميزاننا اللهم اختم بالصالحات اعمالنا اللهم ارزقنا الاخلاص في اعمالنا اللهم اصلح دنيانا التي فيها معاشنا واصلح لنا اخرتنا التي اليها معادنا يا ذا الجلال والاكرام يا حي يا قيوم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم نسالك باسماءك الحسنى وصفاتك العلى ان تدخلنا الجنه يا ذا الجلال والاكرام اللهم احفظنا بالاسلام قائمين واحفظنا بالاسلام قاعدين واحفظنا بالاسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى اله واصحابه واخر دعوانا الحمد لله رب العالمين